ወይም ዛሬ ያሉት ለምሳሌ ያኒ ስህተት ሆኖ ሊያገኙት ይችላል። እና ሁሉ ነገር ነቢያችን ስ ሰለም ያሉት የምትጽፈው ለምንድን ነህ አሉት። ፈዓብዱላህ እብኒ ዓምር እብን ልዓስ ይህን ነገር ተሸክሞ ወደ ነቢያችን ስ ሰለም ሄደና ያ ረሱሉላህ አንዳንድ ሰው እንደዚህ እያሉኝ ነው አለ። فغضب النبي صلى الله عليه وسلم نبي ياتشن بتام تقطنا فقال يا ابن الع... يا ابن يا ابن عمرو بن العاص يا عبد الله اكتب قالت والله الذي لا اله الا هو لا يخرج من هذا اللسان الا الحق كذي كملاسي حق قال هنا بستقر يعني حق قال هنا نجر اي اي وطامنا زنبله صاف قالت سلازي نبي ياتشن صلى الله عليه وسلم يمناغروت كله ሰሒሕ ነው ከተናገሩት። እዚህ ላይ እንግዲህ ቢግ ኩዌሽን ማርክ አለ። እሳቸው ከተናገሩት ነው ወይላ እሳቸው ያልተናገሩት ሐዲስ ضዒፍ መክذوብ መውዱዕ ምናምን የሚባል አለ። እና እነዛ ዝንዲቂዎች እና ከእስልምና የወጡ ወይም ኢማናቸው በጣም ደካማ የሆነ አላህን የማይፈሩ ሰዎች ይሳለ እንዲያውም አንዳንድ ዑለማዎች ቆጠሩትና እስከ 300,000 ሐዲስ አለ ማለት ነው። 3 ነቢያችን ሰለላሁ ዐለይሂ ወሰለም ያላሉት ነገር ተዕለቅ ቢል አውሊያ ወል ቁቡር ወሱፊያ ወሺዓ ሀሉም መጀራ እንደዚህ መሳሰሉ ቀብር ነቢ ሰለላሁ ዐለይሂ ወሰለም قبر ابي بكر قبر اولياء የሚባሉ ሰዎች ዚያራ የሚባል ሰዎች مولድ የሚባል ሰዎች የሚባል ነገር በሙሉ እነሱን አጠቃለ በነሱ የመጡ ሐዲሶች አብዛኞቹ ضعيف ናቸው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም لا ينطق عن الهوى ምን ማለት ነው? لا ينطق عن الهوى በመዛጃቸውና በስሜታቸው በሚመስላቸው ይውሃ። አንድ ዓለም በጣም ገረመኝ። ምን አለ? የነቢያችን ምላስና የነቢያችን ልብ እኮ ልክ ሪሞት ኮንትሮሉ በአላህ ነው ያለው። አንተ ቴሌቪዥን ራቅ ብለህ በሪሞት ኮንትሮል እንደፈለክ ትቀያይረዋለህ አይደለም? አንተ የቀየርከው ነው የሚያመጣ እንጂ ቴሌቪዥን ራሱ አያመጣም። ለምሳሌ ኮምፒውተር ክሊክ እንጂ ራሱ አንተን ፊትህ አይቶ ምናምን የሚያቢያችን ሳይሰለም ደግሞ ዲንን በተመለከተ ሪሞት ኮንትሮሉ ከአላህ ጋር ነው ያለው። هذا معناها لا ينطق عن الوحي الله ያወረደላቸውና በልባቸው ያሰፈረው ነው የሚናገሩት ነቢያችን ሳይሰለም። طيب ለምሳሌ ጅብሪል ችን መሐከል ሆኖ ከአላህ ወደ ነቢያችን ያመጣ ያደርሳል። ይህ ነገር ቁርአን ነው? ቁርአን ላኪን አብዛኛው ሸርዓችን ነቢያችን ሰለላሁ ዐለይሂ ወሰለም የደነገጉት ህግን ሰሩ የተነተኑ ህጎችና ደንቦች ያመጣሉ ማለት ነው። ለምሳሌ يقول سبحانه وتعالى ይህች ነው የወረደችው አይደለም? ስለ ውዱእ እና ስለምን ይህ ነው ደግሞ ፈተየመሙ ሰዒደን ጠይበን ውሃ ካላገኛችሁ ደግሞ በቱራብ ወይም በአፈር አድርጋችሁ። ይህ ብቻ ነው የወረደ እንደዚህ የመሳሰሉ አጫጭር ነገሮች ነው። ላኪን ከየት መጣ የሰላት ፈርድ የሰላት ውዱ ሱና የሰላት መክሩሃት ሰላት የሚያፈርስ ውዱ የሚያፈርስ ጣሃራ አኔ ሰገራ ቤት ስትገባ ያለው አገባብና አዳብ ይሁሉ ከየት መጣ? ይሁሉ ከነቢያችን ነው የመጣ። ጠይብ ነቢያችን ሳይሰለም ይነግስ ያሰፍሩ አላህ የማይፈር በሙሉ ነቢያችን ሳይሰለም ያስቀመጡት እንደ ህግና ደንብ አድርገው አላህ ሱብሃነ ወተዓላ መጀመሪያ ሲፈርምበትና ሲያጸድቀውና ያኔ ነው ብሎ እንትን ሲል ነው እንጂ ነቢያችን ከጭንቅላታቸው አምጥተው ህግና ደንብ እንትን የለውም። ላ የሽራ አበደን ያ ጀማዓ لا يشرع على وجه الأرض كله إلا الله وحده لا شريك له شرعيا من الله أنت إذا استكتلون ونجي براسات شو كهونة هلت إله ألا مالتنو براسات شو كهونة يميوت أثق مثل القرآن أبدا بنبيات شن ملاسي بالنجي بنبيات شن كالي بالنجي يا الله حقنا دنبنا وإنلالن إذن يهن مقدمة هن يهن مفرش يعني يهن كدمين من دنهم بالو مقدمة يهن مقبية يهن مقبية در النبي ملوار استياز كوت ممكن أمتات لي لقوازنو إني بتأمي مودو انتنو أرستنو بتأمي مودا شو محاضرة وشنا شو مع النبي كنبي صلى الله عليه وسلم إنا مشعلن مالتنو سلزي يعني حديثوش سيمتو ونثنو يسو مبت من دنو العلماء شو ينبي يعني أحسن حديثوش السماء ينتمبت عند بتشانج ينتمبت عند نش السوا من دنج حديثو صحيح مهون المواق بتشانو حديثو صحيح مهون كوك متو بمتو مكتلنا ما منو بس ما مننا بسو بك يسمك قبل واجب يكون بهال على بزي اسلام للتبالة تشلم سلزي بزو يعني اهد عندنا نجزي قصص الصحابة قصص الانبياء او سيرة الانبياء سيرة الصحابة ايامته قن ابزاني وتمرتاتشم بي يمي هون ابن يا نبيات صلى الله عليه وسلم حديثو شنو منا نبو سلزي ادرا نملاتشو بچنكلاته قفتو يما يسفر حديث كسمه تقول آمنا به كل من عند الله كل من عند ربنا ان الزار راسخون في العلم من داروت وسورة آل عمران انت نمو اندزينو مثلو يا نبياتشن حديث صحيح كتب عليه كبخاري كمسلم عند هلتنيا كنزي اراتا مست يعني سندوش يتبالو اني ابو داود ابن ماجه ترمذي النسائي مسند ابن احمد ابن حنبل الموطأ انزي يتبالو قالو ادلم كنسو دمو صحيح هنا حديث ودانت كمتا على طول ما مننا بسو مسرات بتشانو باكاتشو يعني اندات فلاسفو مفلاسف بنبياتشن ققر اي بكام بقرآن مفلاسف اي هونم لمن دزي هوني لمن دزي هونم لمن دزي تدرقي لمن نبياتشن دزي هالو اي بالم تمام الشنقلي بزي اي بزي ملك النقوازنا يسو بر اندامين كواكوا اندامين كواكوانا اندي تارقو بس لمن ادب اندامي قبا استمري والوات اشي من يبالن قده السو بس لمن يستمر تشوليجو ويم دمو نبياتشن يستمرون سنان كوكوا يسو بيت من تلال له تقول اولا تان كوكوانا تستأذن تقول السلام عليكم ورحمة الله وبركاته انا فلان ادخل نزي سوس تلال له السلام عليكم ورحمة الله وبركاته اني ابراهيم سراجنين لقبا بس ينتلال له اهن زم كالو ولتنيا تنكوكو الله السلام عليكم ورحمة الله وبركاته إني فلان لقبا الشي الملسو سوستنيا تنكوكو الله كالملسو من مالتنو كهولتو أندنو ويم يلوم والحمد لله كاليلون قدي برو راسولي كفتا يتشلم ويم دومو لفقد الله ألشاء الفلقم أي من دنو مفتيو إذا قيل لكم ارجعوا فارجعوا طيب ليش نرجع ربي ذلك أزكى لكم تملس هذا أزكى لك تمام الفضيل بن عياض واحد من كبار السلف الصالح التابعين من إلال والله لقد قرأت الباب 20 سنة إلال هيا أمت يسو باب يسو بيت أنكو كتشي كفتنيال أن عندك أن إلال كنت أتمنى أن يقال لي ارجع فأرجع ثمالس انديلون بتقام قوانا ببر مكنياتهم ذلك أذكى لكم يمتلاو قال لاغن إنا ثمالس بينون بيه بتقام قوانا ببر قن بزي حياء أمتي أنكوا كتشي كفتو ياسكبون يالالي سلزي من دنو أدابار لستقبا دمو شوف لنقراتشو ينبياتشن حديث صحيح اللي አንተ በደጃፍ መጥተ በተቀዳዳው ነገር ሊኖር ይችላል ትንሽ አይነህ በዛ አርገህ የምታይበት በአይነህ አርገህ በዛ በር ተጠግተህ በአይነህ አርገህ እንደዚህ አርገህ ውስጥ ምን እንደሚያርጉ ካየህ የባለቤቱ በውስጥ ያለው መርፌ አርጎ አይነህ ቢያፈስህ ልትከሰው አትችልም ልትከሰውም ምንም ዋጋ የለውም ተግባባን ያኸዋ ምክንያቱም እያንዳንዱ ቤት ክብሩና መብቱ የተጠበቀ ነው በእኔ ቤት መጥተ ኢንሻአላህ ይኩን የኔ አለቃ ይሁን እኔ ሰራተኛ ነኝ ጠቅላላ የካምፓኒው ጀነራል ማናጀር መጣና ቤቱን ሲያንኳኳ በቃ በትዕቢት እንደዚህ በጭራ አየና ከዛ በኋላ ቤቱን አየ እኔ ደግሞ ምን አደረኩ ትንሽ ተወርዋሪና በጣም መርፌ የሆነ ነገር እንደዚህ አስገብቼ አይኑን አጠፋሁት እዚህ ላይ በፍርድ ቤት በሄድ እኔ አልከሰስም ምንም ነገር የምከፍለው ነገር የለኝም እንደዚህ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ኢዘን አዳብ الدخول لابد ان تستأنس አራተኛ ነገር ተስተአንስ የሚለው ነገር ደግሞ ብትጨምሩበት ጥሩ ነው እንዴት ነው ተስተአንስ ማለት يعني انت ለምሳሌ ስትመጣ يعني በውስጥ ያሉ ሰዎች በሩ ለምሳሌ ተከፍቶ ሊቆይ ይችላል አልተዘጋም በሩ እና ዝም ብለህ አትገባም እስተአንስ እሽ ማለት እስተአንስ يعني ለምሳሌ አንተ በውስጥ ያሉ ዝም ብሎ مثلا እናትህ ብትሆንም ሚስትህ ብትሆንም ልጅህ ብትሆንም ራቆት ዋለት ቆይ ትችላለች ወይም ዝም ብሎ በቃ ማየት የሌለብህ አካልዋ ተከሽፎ ከቆየ ወይም አንድ ነገር ትሰራለች ሰው እንዲያይላት የማትፈልገው ነገር አንድ ነገር ትሰራለች አይደለም አንተ በቃ ደዚህ ብትገባ ጥሩ አይደለም እስታንስ እሽ ማለት እስታንስ مثلا تقول ستل سو እንደመጣ ታቃለች ልጅቷ አው ሴትዋ እና በቃ ርምርምርም ብላ እንትን ዝግጅት ታረጋለች ማለት ነው ወይም ደግሞ ሰላሙ አለይኩም ሩቅ ይያለ ሰላሙ አለይኩም እናንተ ቤት ምናምን ትላለ እንጂ ልክ እንደ ሸይጣን ዝም ብለህ አትግባ ይላሉ እሺ ይሄን አንደኛ የነቢያችን ሐዲስ ነው አዳብ ነው ስርዓት ነው እና በእስልምና የምናገኘው والله በሌላ ልናገኘው አንችልም አሁን ፕሮቶኮል የእንግሊዝ ፕሮቶኮል አምጥልኝ ብላችሁ يعني بسوره الاحزاب ان بسوره النور يتتقسو يبيت سن سرعات لمثاله ظهور سيون يانت لجوج منيتا بيت مغبات اندليلباچو صلاه الفجر سيون يانت لجوج بمنيتا بيت مغبات اندليلاچو العشاء سجده ود ستغبا يانت لجوج بزا مغبات اندليلاچو يهن ادا بسوره النور تتقسوال ادلم طيب ሳትጋበዝ አንድ ቦታ ዝም ብለህ የምሳ ጊዜ ነው የእራት ጊዜ ብለህ መግባቱ ክልክል ነው والله والله የቤት ስርዓት የቤት እንዴት እንደምትገባ እንዴት እንደምትወጣ ስነ ስርዓቱ በቁርአን የተጠቀሰና በሐዲስ ያለው ብታዩ والله العظيم ዲናችን ወርቅ ወርቅ ነው ትላላችሁ نعم እሺ ሁለተኛው ሐዲስ ይገርማችኋል ብዙ ሰምታችሁ ማታቆም እንደዚህ ሐዲስ لكن طرو حديث نو والحديث صحيح صححه الألباني نعم وأخرجه كثير من المحدثين وصححه الألباني نعم من إلال إذا أبردتم إذا أبردتم أبردتم نجي بارد كذا شو يمثل النقرو أرلم لكن لا أبرد الإنسان مالت دبدب بلا كمالت نو من البريد بريد تاك الله شو بوست مالت نو بريد እና ፖስት ካደረጋችሁ ማለት ነው اذا ابردتم الى الي بريدا ነቢያችን ነው የሚነገሩ እናንተ በሱሪያ በኢራቅ በየመን በምን ያላችሁ ሰዎች እና ደብዳቤ ወይም መልእክተኛ አንድ ልኡክ ስትልኩ አሉ اذا ابردتم الي بريدا فابعثوه حسن الوجه وحسن الاسم سبحان الله العظيم ጥሩ ስም ያለውና ጥሩ መልክ ያለው ላኩ አሉ። طيب ملك من اغباو بنتنو بتلالاكيو እኔ والله ይሄን ሐዲስ ምን አመጣው ብዬ ስፈልግ በመጨረሻ አንድ ትልቅ ዓለም እንት የገለጸው አገኘሁ ማለት ነው። ምን ማለታቸው ነብያችን ሰለም ይስም يعني هو يتفائل ايش معنى يتفائل يعني ጥሩ ምኞት መመኘት ማለት ተፋኡል ለምሳሌ በغزوه ሁዳይቢያ የሚባለው አንዱ ሱሄል የሚባል መጣና ከዛ በኋላ ማን ነው አሉ ነቢያችን ሱሄል ነው فقال النبي صلى الله عليه وسلم سهل امركم يعني ሱሄል ከሆነ እንግዲህ እናንተ ነገር ተቃለለ ምናምን አሉ እና በስም ጥሩ ስም ከሆነ ነቢያችን ፋል ያደርጉ ነበር። ፋል በአማርኛ ፋል ምንድነው? ሲጻፉልኝ ፋል ማለት በትግርኛ ፋል ነው። አረ ጽቦ ፋል ግበር እንላለን። ያኒ ጥሩ ፋል አድርግ። በአማርኛ ምን ይባላል? ገድ ምንድነው? ገድ ጀድ ነው ገድ። المهم ፋል ናም ገድ خلاص ተስማምታችኋል። ጥሩ ፋል ነቢያችን ሁሉ ጊዜ ጥሩ ፋል ይወዱ ነበር። ስለዚህ ስትልኩልኝ መጀመሪያ መልኩ ቆንጆ ይሆነው። ምክንያቱም በቆንጆ መልክ ጥሩ ፋል ታረጋለህ። አንድ ጠማማ ሰው ሲመጥ ጥቁር ነው፣ አንድ አይኑ የለም፣ አፍንጫው የተጣመመ ነው፣ ጆሮ ሁለቱን ቆራጣ ነው፣ ከዛ በኋላ በጣም አጭረው ፉንጋ ነው። እንደዚህ ስትልክለት ራሱ ሲመጣ ባይሳደብም ምንድነው የሚለው ድብዳቤ የሚቀበለው ሰው አይደለም። ነቢያችን ፉንጋ ሰው ጠልቶ አይደለም። ላ ይስማ ሀደ ተፋኡል እና መልክ ያለውና ስሙ ጥሩ የሆነው ላኩልኝ ለአንኒ አተፋአላሉ አተፋአል ጥሩ ምኞትና በዛ በፊቱ ብቻ ጥሩ ምኞት ነው የሚያድርብኝ እንደማለታቸው ነው። አላ ኩል ሐል ይህን ሐዲስ በመጥቀስ አንድ ነገር ልናገር እፈልጋለሁ። ምንድነው this external appearance የሚባለው በዚህ በ21 century በጣም ያገለግላል። external appearance ያኒ የውጭ መልክህና ቅርጽህ። እውነት ለምሳሌ አንዲት ሴት በመልኳና ለባበሷ በሽቷ በንትን ሰው ይወዳታል፣ የሚያገባም ያገባታል። አባትና እናት ደግሞ ሲያዩዋት ይህች ልጃችን ነች ብሎ በጣም ደስ ይሏቸዋል። ሁሉ ሰው ነው የሚወዳት። ወንድም ቢሆን ባለባበሱ፣ በካሄዱ፣ በጫማው፣ በከረባታው፣ በምኑ በጣም ሊሳብ ይችላል። ይህ አፒራንስ የሚባለው የውጭ አፒራንስ በጣም ትልቅ እንትን አለው። እኔ አንድ ቀን ነግራችሁ ነበር በፓሪስ እንትን አንዲት ፈረንሳይ እንዴት አድርጋ እንደምትሄደው ነግራችሁ፣ መድገምም አያስፈልግም። ይህ አንድ ነው። ሁለተኛ ነገር ሹፉ ያ اخوا እኔ አስታውሳለሁ በካምፓኒ ትልቅ ካምፓኒ ነበር የሚሰራው 16 አመት በዛ ሰራ እና እስከ 3000 ሰራተኞች ነበሩ። አሁን ብዙ ሪክሩት እናደርግ ነበር ከህንድ፣ ከኢንዶኔሽያ፣ ከማሌዥያ፣ ከባንግላዴሽ፣ ከኢትዮጵያ፣ ከኤርትራ ምናምን እንደዚህ ብዙ ሰራተኞች እናመጣ ነበር። ተሰወሩ 3000 ሰራተኞች የነበሩ ነው። እና የካምፓኒው ራሱ ሰክሬታሪ ስለነበርኩ እኔ ነበር ኦርጋናይዝ የማደርገው የእንትኑ ሰራተኞች የሚመጡ ሪክሩትመንት እንደዚህ። አሁን ትልቁ ጀነራል ማኔጀር ምን አለኝ እንትን ጻፍ አለኝ በጋዜጣ ይህን አይነት ሪክሩት የሚያደርግልን 300 ሰራተኞች ከህንድና ከኢትዮጵያ ከባንግላዴሽ የሚያመጣልን አንድ ኤስታብሊሽመንት እንፈልጋለን ብለህ በጋዜጣ አውጣ አለኝና በጋዜጣ ወጣሁ። ታቃላችሁ 12 ሰዎች መጡ። 12 ሰዎች ምን ማለት ነው? በህንድና በእንትኑ በባንግላዴሽ ተወካዮች ናቸው፣ የካምፓኒዎች ተወካዮች መጡና ይህን ውድድር አደረጉ። ታቃለ ያ ጀነራል ማናጀሩ ፓለስቲኒያን ነበር። አሁን አንዱ ህንድ መጣና ሱብሃንአላህ አልዓዚም ምንድነው ይህ ፊልም አክተር ነው ወላ ምንድነው ብለናል። حتى ገለሙ እኮ ነው ገለም ታቃላችሁ። ስክሪፕተው ከበድላው ጋር አንድ አይነት፣ ከረባታው ልክ ከሸሚዙ ጋር የሚሄደው በድላ የለበሰው በድላ ያኒ የሚያምርና በጣም ቆንጆ ነው። ጫማው ራሱ ልክ ከበድላው ጋር የሚሄደው ቀለበቱ፣ አንድ ቀለበት ያደረገና ቀለበቱና ሰዓቱና ቀለሙ አንድ አይነት እንትን ያለው ስናየው ምንድነው ይላል ነው። ሱብሃንአላህ አልዓዚም ማናጀሩ አስገባው አለኝና አስገባሁት። ከማናጀሩ ሲነጋገር ካሜራ አድርገህ ብትስላቸው እሱ የበለጠ ውበትና የበለጠ ቅርጽ አለው እንትኑ የህንዱ። ከዛ በኋላ ማናጀሩ ታቃላችሁ እስከ 80000 ነው ደሞዙ፣ 80000 በወር የሚወስደው ነው። ማናጀሩ ራሱ ስራው ረስቶ ሰላሳ ሁለት አመት ነዓም ተዘግቶ አያቅም፣ ሰላቱ አቁሞ አያቅም አሉ። አንድ ቀን ብቻ አንዳንድ ዑለማዎች ደግሞ ሶስት ቀን ይላሉ። ሶስት ቀን ከባድ ጦርነት ስለተነሳ በዛ ጣላቶች መጥተው ከባድ ጦርነት ስናነሱ ህዝቡ በሙሉ የመዲና ሰው በቤቱ ገብቶ ጭር አለ ገደው سيدنا سعيد ابن المسيب ብቻ ነበሩ سيدنا سعيد ابن المسيب يعني امام هنا سيسجدوا ماموم من يهون ما نال ماموم ما في مكنياتهم ጦርነት ሆነ ሁሉ በትሩ ገባ በቤቱ ገባ መሬቱ ጭር አለች مسجدو يمسجد سو يلم الا ببيت يسجدال سو سعيد من المسيب بسجدو غبونا اقامه ادرغو اذان ادرغو اقامه ادرغو كذا بحالا دمص سمو هيا على الصلاه هيا على الفلاسل لا حول ولا قوه الا بالله مل دمص سمو كذا بحالا الله اكبر الله اكبر سيلو الله اكبر الله اكبر ودوت جربا اندزي سيايو مسجدو منم سو يلم لك جنوش مؤمنوش إذا مسجد نبرو كسيدنا سعيد بن المسيب مأموم هنو ميساقد نبرو إن كذا قالوا جنوش اندالو أقال له أهون قن ترقاق قد قوالو سيدنا سعيد بمسجد لاي كنيا ميساقد جنوش قالوا واندموش إهن تملكتون قدي يساوليج ببيتو خبرو تنجتو مؤمنوش جنوش مطو بمسجد يمسجدوا قالوا إن لالن إشي إذا أبردتم عندما الاكتنيا كلاكاتشو إلال إلي بريدا وده ما ننيوم سو نبيا چنقد وده نيما الاكت كلاكاتشو فابعثوه حسن الوجه وحسن الاسم سموم تريهن يعني ملكم تريهن مراتقون وميرو بنقرة لاي أن نقر سيدنا سعيد من المسيب أهوني الكواتشو لأربع آمت يعني بذا امام هنا يسجدوا تلقوا عالم تاكلاچو اغوتاچو ما نو سمو سعيد ابن المسيب ابن حزن السو سعيد نو اباتو مسيب يبارالو اياتو دمو حزن يبارالو يقولاچو اهون يا نبياچن فال بتكبر يتايال اهون اهون يي مسيب يمبالو جنا سعيد سايولد معناته نو سيدنا سعيد لما ياوروت اياته يالو حزن نو سمو اهون نبياچن صلى الله عليه وسلم ويم ليلا سو بتنو يتصافو جن نبياچن صلى الله عليه وسلم انت حزن نالوت نعم سمح قير نالوت حزن قطر ادلم ازن معناته نو مازن حزن يميبارو سمح قيرو ليلا سم اوطا نالوت على اوطا مالاچو سبحان الله العظيم راوت لا الفلق محزن سمينه وبقى على وطع مالاتشو سيدنا سعيد من يبار من يلا تاكلاتشو كذاك انجمرو اسكاهون درس ينيا فاميلي بمولو ازن اندغبابت نو يلال جبتاچو علي النجر ان اياته سم قير سيروت القيرم سلاله حزن سلاهونه سمو القيرم سلاله الله دمو يعني بقى تقبلوا نجرونا እሱ የወለዳቸው ልጆች ነሰእነ ሙሰይብ ሙሰይብ የወለዳቸው ልጆች ሰይድና ሰዒድ የወለዳቸው ልጆች ለትውልድ ቀርተዋል እዛ ሀዘን ብቻ ሆኖ ነበር በቤታቸው ብዙ ደስታ አይገባም ነበር ይላል አላ ኩል ሐል ፋል ጥሩ ነው ፋል ጥሩ ፋል ጥሩ ነው እንላለን እሺ ሶስተኛ ሐዲስ ወደ ሶስተኛው ሐዲስ እንሄድስቲ በነገራችን ወንድሞች والله እኔ يهن مع النبي يمبالو يحديث حديثوچ يوم الاحد يعني اهد اهد اهد يمسطو اني عندند غزي بتام نمرق نو عندند حديث عليه سبحان الله يسلق سهل يغرمحل نبياچ صلى الله عليه وسلم انديت تناغروت يي نجر بسلمنا وسط يهن حديث انداله بزو سو ياقم بزو سو يبدلال بزو سو يبساچال لكا مدهنيتو يا نبياچ صلى الله عليه وسلم حديث عليه ان كقران ليچ على على يوم سنيونا ماكسنيو تفسير يالو ان وعهود يالو دومو يا نبياچن حديث مع النبي يميبالو ليتاچ ليتاچو اتايو بتام تقامي هونو درس لمالته يفلكوت ايشي ثلاثهو حديث من هلال اچن نغغر نو يتناغروت نبياچن لكن ترغمو ممكن عند تلك فوليوم عند تلك مصحف ليصافبت يشلال منالو نبياچن إذا أتيت أهلك فاعمل عملا كيسا نا ከሚስትህ ጋር ልትነጋገር ግንኙነት ለማድረግ ወይም ከሷ ጋር ሙዓሸራ ለማድረግ ከገባህሉ اعمل عملا كيسا እንግዲህ አፍረፍተ ነገሩ በሙሉ ከይሰን በሚለው ነው የምጠቃለለው። ከይስ ማለት አመቺ፣ ጥሩ፣ በጣም ቆንጆ፣ በጣም ሰው የሚወደው ሁሉ ጥርጥር ካል ንግግር አምጣና ደርድረህ እዚህ ያስገባቸው ከይስ። ከይስ ማለት አንጎል የሚቀበለው፣ ምሁራን የሚቀበሉት፣ جاهሎች የሚቀበሉት ጥሩ ያኒ ቆንጆ ሁን ከሚስተጋ ያኒ ዝምብለህ በየቀኑ የምትወደህ መሆን አለበት እንጂ ያደረች የዋለች የምትጠላህ መሆን የለባትም። اعمل عملا كيسا انا رايت هذا الحديث وبحثت بحثا طويلا وعريضا لكن كذي كالكوت نجر ليلا ترجم على غنيهم كيسا نبياك صلى الله عليه وسلم جوامع الكلم يميبال تسطوال من معناته جوامع الكلم لمثال ان انت عند ساعات من نغاغربت طويل هونو نغغر نبياتين باند عرفته نغر يسردوحال باند عرفته نغر يسردوحال خلاص يعني اللب يعني يواطلحال سلازي اعمل عملا كيسا عقل يالو عقل عقله يتكم لب يالو لب يهن لب يبل ندمتلوت نبياتين يالوت مندنو اذا اتيت اهلك اتيت اهلك مالت يعني هنا هو كنايه عن الجماع كمستقى يعني جماع لما رق كفلون زقتاتشو معاشرة لما رق كهيت كيلالو فعمل عملا كيسا يأحمق سراء التسراء يموني سراء التسراء يعني سو سواء عندما تتألاه أرقه التسراء يعني من والله زرزر أقال لهم ديت عندما زرزروا لكن يعني أسفل لقم بشكل لا تشين قبتون على بألقايهون ቁጭ ብላችሁ የተጫወታችሁ ይሆን እሷ የምትወደው በጣም የምትደሰትበት ነገር አርግ ነው የሚሉት። እሺ አምስተኛው ጥያቄ استغفر الله አምስተኛ حديث يقول عن ابن مسعود رضي الله عنه قال دخلت على النبي صلى الله عليه وسلم وهو يوعك فقلت يا رسول الله انك توعك وعكا شديدا نبياتي صلى الله عليه وسلم በሚሞትበት 3 ቀን ማለት ነው እና 3 ቀን በጣም ተሰቃይተው ነበር የራስ ምታትና ትኩሳት ላብ ምናምን ጎረራቸው በጎረራቸው አንድ እንትን ነበራቸው ያ ከዛ በፊት 3 4 አመት ነው እንደዚህ አንዲት ይሁዲያ ኸይበር ሲገቡ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ነብይ ምንድነው የሚወዱ ብላ ጠየቀችና والله يفيل فخذ فخذ ታቀላቹ ይጭንጭን የፍየል ጭን ስጋ ነው የሚወዱ አልዋትና ምን አደረገች በጋርዳ ያችን فخذ ወይም ደሞ ያችን ጭን አምጥታ በመርዝ በደንብ አርጋ አሸቹ ማለት ነው በመርዝ አሽታ ለነብያችን አቀረበች ነብያችን ሰለላም ነበር አንዱ ደሞ ቢሽር የሚባል ነበር አንዱ ሰሃቦች ነበሩ ከዛ በኋላ ነቢያችን ሰለላም ቢስሚላህ ብለው ሲበሉ ያ ቢሽር የሚባለው ደሞ ከሳቸው ጋር ልክ በልክ እንደዚህ እጁን ዘርግቶ ከስጋው በላ ነቢያችንም በሉ አሁን ያ ቢሽር በልቶ ሲውጠው ወዲያውኑ ሞተ ማለት ነው መርዝ ነው በጣም ከባድ መርዝ ነው ስም ነው አሁን ነቢያችን ሰለላም ባፋቸው ሲያስገቡት ስጋው ተናገረ قال يا رسول الله اني مسموم اني بمرض يتاشهون بلو تناغري لكن نبياتين تنش وقت ارغو نبر ياتي تنش وقت يادرغوات لثلاث اربع عامات اسقياچو بتام يسقاي نبر بزي بغورراچو هونو ان انديام انداند علماوش نبياتين اكو نبيون شهيد يلالو نبياتين نبي ناتشو شهيد ناتشو يلالو مكنياتهم بذا مرض يتدرغبت مكنيات በዛ ሰበብ ነው የታመሙ ይላሉ ወልዕልሙ عند الله سبحانه وتعالى على كل حال ሲሞቱ ነቢያችን አንደኛ ቀን ሁለተኛ ሶስተኛ ቀን hatta መስጊዱ ራሱ የነቢያችን መስጊድ በቤታቸው ውስጥ ነው የነበረው እና ከቤታቸው ወደዛ መስጊድ አንድ እኮ ነው ግድግዳው አንድ በእንትን በስታራ ብቻ ነው የሚለየው ወደ መስጊድ እዛ ሄደው ጀማዓ ኢማም ሆነው ለማሰገድም አልቻሉም ሁለት ሰዎች በጎን በሁለት ጎናቸው ተሸክሙም አልቻሉም። ስለዚህ ምን ያርጉ ነበር? ያኒ ስትን አኢሻ እናታችን አኢሻ ውሃ በአንድ ሲኒ ያርጋ ቀዝቀዛ ውሃ በጨርቅ ያደረገች በዚህ በግንባራቸው ላይ ስታወርደው ልክ እንደ እሳት ያፈላ ነበር፣ እንፋሎት ያወጣ ነበር፣ ትኩሳት ነበራቸው። حتى كان يقول النبي صلى الله عليه وسلم سبحان الله ان للموت سكرات ينو موت እንግዲህ ይህን አይነት ሰከራተ ለሞት ነው እንደዚህ ብሎ እንትን ይሉ ነበር። አንድ ጊዜ ሩህ ትደበቃለች ትመጣለች ትደበቃለች ትመጣለች አልሙሂም ያኒ ትንሽ ጎራ ብሎ አዩና ከዛ ነቢያችን سيدنا عبد الله بن مسعود መጣ فقال يا رسول الله انك توعك وعكا شديدا በጣም የተሰቃየህ ነው በጣም ትኩሳትህና ህመምህ ያሳውቃል በጣም እየተሰቃየህ ነው አሉ። فقال النبي صلى الله عليه وسلم اجل يا ابن مسعود اني اوعك كما يوعك رجلان منكم مسقايو ያለሁኮ ከናንተ ሁለት ትላልቅ ወንዶች መጥተው ሊሸከሙት አይችሉም የሁለት ሰዎች ስቃይ ነው مسقايو ያለሁ አላቸው አሉት ማለት ነው። قلت ابن مسعود نرالي ذلك ان لك اجرين يعني انت እንግዲህ የሁለት ሰዎች አጅር አለ ማለት ነው አሉት። قال الاجل ذلك كذلك يا ابن مسعود او ሁለት አጅር አለኝ ምክንያቱም የሁለት ሰዎች እየተሰቃየሁ ነው አሉ። ما من مسلم قم ነገሩ እዚህ ላይ ነው እንግዲህ ما من مسلم يصيبه اذى يصيبه اذى شوكه فما فوقها الا كفر الله بها سيئاته وحطت عنه ذنوبه كما تحط او كما تحط الشجره ورقها متفق عليه ان من يلالو نعم وابن مسعود ማንኛውም ሙስሊምኮ በሽታ ይሁን ወላ ስቃይ ይሁን እንኳን ይሁሉ ቀርቶ እሸሁ እንኳን ትንሽ እሸሁ ትንሽ ብትነካው እንኳን አላህ Subhanahu Wa Ta'ala ምን አደረገለት? ደረጃው ከፍ ያደርግለታል፣ ሐሰና ይጽፍለታል፣ ወንጀል ካለ ደግሞ በጣም እንትን ወደ እርግፍ አርጎ ቀርፎ ይጥለታል። ይሄን ይሄን አለበት እሸሁ ብትሆን ማሉ ነቢያችን ሰለላሁ ዐለይሂ ወሰለም። طيب هل نعرف هذه النعمه يا اخوه يهن النعمه كالله يتسطى النعمه انا قالن وي ويس مچوه نو من نو يعني من عندك اتلالش يعني اكو يتاممكوت منا من تزي تنانتنا ندنغركواچو نو تنانتنا درس نبري وندمش سياساوسني የዛ ያረገዘችው ልጅ ተሰውሰላችሁ እና አረገዘችና ለመወለድ ስትል በጣም ስቃየ ተሰቃየችና ሩትላለች። ከዛ ምን ትላለች? ያ ጌታዬ እንዴት ነው እኔ ምን ዘንብ ነውሮኝ ነው ምን ወንጀል ሰርቼ ነው እንደዚህ ያርጋህም ተሰቃየኝ ትላለች። ወው ያ ተህምል በዚና ዚና ያደረገች ነው ያረገዘችው እኔ እኮ ምን ወንጀል አለኝ ነው እንደዚህም ተሰቃየኝ ትለዋለች ለአላህ Subhanahu Wa Ta'ala ሱብሃንአላህ። እንግዲህ ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ከሆነ ሙእሚን ከሆነ እሸሁ እንኳን ብትሆን አላህ ከንቱ አይ طيب እነዛ ሁለት ኩላሊታቸው የጎደለ የፈሸለ እነዛ አይናቸው ያጠፉ እነዛ እግራቸው የተቆረጠ እነዛ የስኳር በሽታ የደም ግፊት ያላቸውና ብዙ ጊዜ የሚሰቃዩ ምን ዳል ይሰጡ ነው አላሁ አለም። ግን እነሱ አያውቁትም ማማረር ብቻና መጮህ ብቻ ነው የሚያቆት። እኔ ምንድነው አረ አንዱ ምን አላሉ ሲተመም እንዴ ጌታዬ አላኔ ደካማ ሰው አላገኘህም እንዴ ይላል። ለአላህ እኮ ነው እንዴት ነው እኔም ብቻ ነው የምታቆል እኔም ብቻ የምታጠቃኝ ይላል። ይከባድ ወንጀል ነው ከባድ ወንጀል ነው ይሄ። ስለዚህ እሸህ ብትሆንም አላህ Subhanahu Wa Ta'ala ምን ደህን ይከፍልሃል ብዙ ወንጀሎች። ወሊዳልክ ምን ይባላል ታቃላችሁ? የታመመ ሰው እስትማን ነግረኛል የታመመ ሰው ለመዘየር ብትሄድ ምንድነው የምትለው? እስትጻፉልኝ ወንዶች ከሆናችሁ አሁን ይሄን ነገር ነው የምትጽፉልኝ። የታመመ ሰው ለመዘየር ስትሄድ اللهم اغفر له وارحمه وعافي وعف عنه ነው የምትለው? الله يزوجك ነው የምትለው? ምንድነው የምትለው? ايش ايش ايش لحظه لحظه طهرون طهرون يا اني اقاله من لمارث اندفلك كنا استكاكلو ጣህሩን አይደለም ምንድነው ያልከው? ቆይስቲ ምንድን ነው ያልከው? አላህ እሺ ያላህ ያሽልሃል? አው ይሄማ ኖርማል ነው። ግን ነቢያችን የተውልኝ አንዲት ቃል አለች። አንድ ቆም ተቷት ነበር ስቆይ ምንድን ነው ያለ? እሺ እሺ ምን ለማለት ነው የፈለገው? ጣሁር ጣሁር ነው የምትለው። ጣሁር አንድ ሰው የታመመ ሄደ ስትደርስበት ወይም ዚያራ ስታረገ ጣሁር ጣሁር ትለዋለህ። ምን ማለት ነው ጣሁር? ጣህሩን አው ጣህሩን ጽፈዋል እሱ ማለት ነው። ኡማ አብዲን ኡማ አብዲን ጣሁር ጽፋለች። نعم ጣህሩን አላህ ስብሐነ ወተዓላ ያለህን ወንጀል እጥጥብ አርጎ ይጣህርህ ያጽዳህ ማለት ነው። تمام ስለዚህ ጣሁር ጣሁር ትለዋለህ ማለት ነው። طيب اذن ይህ ነገሩ እንግዲህ አንድ ነገር በላእ ሲወርድብህ፣ በሽታ ሲወርድብህ፣ ድህነት ሲወርድብህ፣ ስቃይ ሲወርድብህ፣ ህመም ሲወርድብህ አትበሳጭ አትበሳጭ። ይህ ከአላህ ስጦታ ሊሆን ይችላል። والله العظيم አንድ ሐዲስ አለ ይመጣል። አላህ የወደደው ሙእሚን አሉ ምን ያደርጋል? يعجل له عقابه في الدنيا ያለው ቅጣት በአዱንያ ያሳልፍለታል። በበሽታ ነው፣ በድህነት ነው፣ በስቃይ ነው። ከዛ አኺራ ሲሄድ ንጹህ ይሄዳል። والذي لا يحبه الله سبحانه وتعالى يؤجل له عقابه የሱን ቅጣት ወደ አኺራ ያሳልፈዋልና እዚህ ልክ እንደ አህያ እየዘለለ እየዘለለ ተዝናንቶ በአዱንያ ይኖራል፣ በአኺራ ደግሞ ወየለት ማለት ነው። እሺ አሁን ወደ ሌላ ሐዲስ እንሄዳለን። አምስተኛ ስድስተኛ ሐዲስ ማለት ነው። يقول صلى الله عليه وسلم وندموچنا هوتوچ በዚህ በደንብ አርገብ ተሰሙና አባቶችና እናቶች ማለት ነው። يقول صلى الله عليه وسلم اتقوا الله واعدلوا بين اولادكم اتقوا الله واعدلوا بين اولادكم نا الله انفروا ልጆቻችሁን በደንብ አርጋ አስተካክላችሁ ስጡት። ላንዱ ለምሳሌ ወንድና ሴት አለ ወይም ሁለት ሴት ማለት ሁለት ሴት ልጆች አለ። ላንዱዋ ልክ እንደ ቸኮላታ የመጠመጥ ክትስማት አለ ልጅህ ነችና፣ ላንዱዋ ደግሞ በጥፊ አበሰልካት። እሺ ሁለት ወንዶች አሉ። ላንዱ በጣም እየሰደብክ እየሰዳደብክ በጣም አሰቃየኸው። ላንዱ ደግሞ የኔ ልጅ ያልክ ያቀፍከው ወደ ሻርዕና ወደ ውጭ ትሄዳለህ። ይሄ አይበቃም። ላንዱ ገንዘብ ትሰጠዋለህ፣ ላንዱ ደግሞ አትሰጠውም። አይበቃም። ላንዱ ፈገግ ትላለህ በሱ ፊት፣ ላንዱ ደግሞ ኮስተር ትላለህ። ما يصلح هذا الشيء. اعدلوا بين اولادكم. يقول الشيخ محمد صالح بن عثيمين رحمه الله عليه تلقوا علماتين شيخاتين من يلالو بلجوچ يمتادرغو عداله قالوا بهولت يكفلال قالوا بدن بسمو اناتوچنا اباتوچ لجوچ قالواچو ادلم سلازي الله يمقبلوا عداله لما كفلك قالوا شيخو بهولت يكفلال قالوا عنده اذا كان سطوتا كهونه ስጦታ ከሆነ የምትሰጠው ገንዘብ ነው ልብስ ነው ስጦታ ከሆነ አሉ እድል እና ትክክል አድርገህ ስጥ። ይሄን ወንድ ሱሪና ሸሚዝ ካመጣህለት ለዛም እንደዛ፣ ለዚህ ልጅ 5 ሪያል ከሰጣ ለዛም እንደዚህ 5 ሪያል ትሰጣለህ። ግን ሼኹ ምን ይላሉ? ሱብሃንአላህ ሌሎቹ ዑለማዎቹ እንደዚህ ነው ያሉ፣ ትክክል አድርገህ ነው የምትሰጣቸው ይላል ሼክ መሐመድ ሳልህ። ላኪን ከዚህ ለየት ያለ ሐሳብ አላቸው። ምን አሉ? በዚህ ቢሆንም نتبع ሳልህ ابن تيمين استيات ምንድነው يعني مثل حظ الانثيين ለወንድ 100 ብር ከሰጠ ለሴቷ 50 ብር ትሰጣለህ። ይህ በስጦታ ከሆነ ነው አለን አይደለም? እሺ በደሩሪያት ከሆነ ግን የዚህ አይነት ማስተካከል አያስፈልግም አሉ። ለምሳሌ አንድ ልጅ አለ ሰከንደር ስኩል የሚማረው በየአመቱ 5000 ብር ይከፈልለታል። 5000 ብር ለዚህ ስለከፈልክ ለሌሎቹ 5000 ትሰጣለህ? ላ አትሰጥም፣ አያስፈልጋቸውም። طيب አንድ ልጅ አለችህ ልታገባ ነው ልትድራት ነው አይደለም? እንግዲህ ብዙ ቁሳቁስ ያስፈልጋታል ወርቅ ያስፈልጋታል ጨርቅ ያስፈልጋታል ሸቶ ያስፈልጋታል ያኔ ወደ ባልዋይዛ የምትሄደው አንዳንድ ነገር ያስፈልጋታልና 3000 ብር አውጥተህ ያኔ ገዛህላት ለሷ 3000 ስለሰጠ ለሌሎቹ 3000 ልሰጣለ ላ አትሰጥም ይህ ምን ይባላል ضروريات ይባላል ያ ግን ሀዳያ ይባላል በሀዳያ ተስተካክላለህ በضروريات ግን እንዳስፈልጋዩ ነው የምትሰጠው እንላለን طيب اذا በእስልምናችን ትናንትና ባለፈው ሳምንት የገለጽኩት ልትገመውና لا يوجد في الاسلام مساوات لببلو اكلنت يميبالو بسلمنا يلم وهذا كلام الشيخ محمد صالح بن تيمين اكلنت يميبالو بسلمنا باند ديكشنري اتاغنيم ولكن هناك شيء اسمه عداله العدل موجود العداله موجوده لكن اكلنت يميبالو يلم بلنال ምክንያቱም አፈጣጣራቸው ወንድና ሴት መጀመሪያ እኩል ከሆኑ ከዛ በኋላ በሌላ ባህሪያቸው በድርጊታቸው ደግሞ እኩል ይሆናሉ ብለን ተቅሰን ነበር ኢንሻአላህ طيب ይህ ስድስተኛ ጥያ እንትን ነበር ሐዲስ አንድ ወይም ሁለት ሐዲስ እንጨምርና ከዛ በኋላ የተዘጋጀው ዶሮ አለ ጎነው ዶሮ በጣም ቆንጆ ዶሮ አለ እስቲ አምጡት ማን ነው የሚያመጣው ዶሮ እኔ ላምጣላችሁ ኧረ እንዴት የመሰለ ዶሮ አለ መሰላችሁ عن ابي سروع عن ابي سروع بكسر السين المهمله وفتحها يعني عقبه ابن الحارث رضي الله عنه قال صليت وراء النبي صلى الله عليه وسلم بالمدينه العصر صلاه العصر كنبي صلى الله عليه وسلم سجدت ويلال سبحان الله ين ساستوسكو انيا من اهيوچ اندهون نكون يمياستوس فسلم نبياتين عسر السجدوننا السلام عليكم ورحمة الله السلام عليكم ورحمة الله بلو سلاتو سيجر سوالو ثم قام مسرعا لكن أراس نبر زل بلو وقتو يروت ودبتاتشو هيدو تقباب باني أخوة سكاون درس قباتشو اللهو أدلم إشي نبياتين سلات العسر السجدوننا السلام عليكم بلو بقى زلو بفتنة بقى ودبتاتشو قبوالو فسلم ثم قام مسرعا فتخطى الرقاب او تخطى رقاب الناس الى بعض حجر نسائه يعني زلو نبيات صلى الله عليه وسلم انديهم صفون بتاعت صنو يهدو يهن نقر النكا منامنا لو لباتشو بقى تفا عند سو لبون لتفا شكلاتون لساته ከኢማምነት ተነስተው ይሁን ሁሉ ተከሻው የነኩ ሰዎች ቀጣ ወደ ቤታቸው ገቡአሉ ከዛ በኋላ ففزي الناس ሰዎች ምን ሆኑ ነቢያችን ዛሬ ምን ነካቸው ብሎ በጣም ተናሉና ففزي الناس من سرعته ይሄን አይነት ይብደ አካሄድ በጣም ምን ነካቸው አሉ فخرج عليهم ከዛ በኋላ ተመለሱ ቶሎ ነው የተመለሱ ተሎ ተመልሰው እዛ የተቀመጡበት የኢማምነት ቦታ ተቀመጡ ማለት ነው ፈራአ አንሁም ቀድ አጅቡ ምን ሱርዓቲሂ በጣም ሰው ሲደነቅ አዩትና ነቢያችን ሰለላም ምን ነካቹ አሉት ነቢያችን ለምን እንደዚህ ትደነቅ ሐዲሱ እንደሚለው አን አቢ ሲርዋ أبي سروع مبالو عقبة ابن الحارث رضي الله عنه قال صليت وراء النبي صلى الله عليه وسلم بالمدينة العصر صلاة العصر سجدت كويلة له كذبها لا من أدرق نبياتشن بساتشو تايتو يما يتاوك بتأم يسفر نقرنا بتأم يعجب نقر أدرقو عليه فسلم قال السلام عليكم ورحمة الله السلام عليكم ورحمة الله لنا ثم قام مسرعا بالطام بمياسفرا هنيتا بقى يرطو سوچون ينكاكو الذي بقى ودبيتاچو غبوالو طيب فتخطى رقاب الناس رقاب الناس مالت تكشاشو اندزي يدفعنا يقف الترك مهد كل نو بسلمنا نبياتشن قن الزاقزي لباتشو لك عاوكم الزاقزي اموراتشو اندساثو يروت بكا ودا بيتاتشو قبونا ودياونو هلا تدقيق على درقوم تمرلسو مالتنو نعم يقول ترقى رقاب الناس فتخطى رقاب الناس الى بعض حجر نسائه ففزع الناس بتام فروا سوتشو نبياتش منكاتشو قالونا طيب من سرعته فخرج عليهم قد تتملسوا تملس اشتي عندنا السطين اشي قال له ان فخرج عليهم تملسوا النام فراى انهم قد عجبوا من سرعته تملسوا النام حزبوا بتام ياغرو مرومي مدنو نبياتشن منكاتشو بلو سيدنكو نبياتشن ايواتشونا فقال مندنو من هناتشو علالو يا رسول الله اهن زاريا دركو درقيتوكو ايتنو كاناك ام علواتشو فقال النبي صلى الله عليه وسلم شوفوا ايهنو انقدي ذكرت شيئا من تبر عندنا فكرهت ان يحبسني فامرت بقسمته الله اكبر رواه البخاري يعني عند يسدق اغنزب نبرج عند العلماء شو منالو 7 بر بتشانش يلالو عندو 4 بر بتشانش يلالو ان 7 بر يسدق انتن بر نبرج 7 بر اهون لمسكنوش لا وطات بيه بذا بتراسي لا اسكمت قواتنا رسيتشو ود مسجد جباهو طيب من اسروطه يا رسول الله ان يهن نجر بتام بفطنه يروطكوبت مندنو ياتشي 7 بر كبيتي ساتوطا اجل اندايمط افرهوا له والله العظيم يهچن حديث بتشا دمه تفلاله والله دمه يفلال يهن نجر ستسما يعني استي وضو ارغو ود مسجد اسكم يغبو سنت يقرسال 5 دقيقه 10 1 ساعه نعم በመስጊድ ሆኜ እየሰገድኩ ወይም ደሞ እንትን አጀሌ እንዳይመጣና ይህችን 7 ብር ከቤቴ ሳትወጣ ወደ ፍቆራ እጅ ካልገብ ሳትውል እኔ በዚህ በሞት እንዳልለይ ፈርቼ ነው አሉ። ወንድሞች በደንብ እስቲ አኝኩት ስተሐዲሱ እናንተ አሁን ሁላችን እዚህ ያለነው አንድ ሰው ካበደረ ወይም ደሞ ዘካት የምታወጣው ስንት ካንተ ጋር ይቁጭ ይላል يسنت سو بحرام جنزب بلتهال الله حلال يا لو نجر بريبانو بجبونو بريلا بريلا نو سنت جنزب بحرام بلتهال نبياتشن أصدق إن كان أسفر رجونا يورط هدو ياتشن سبات بركة راسا شوط وثو يا عائشة نعم ثولو بلشهون اللي نزا قربي تاتشن مسكينو سيجي بلو كبيتها وتوت جنزبنا فوي بلو عرفوا مالتنو ስለዚህ ወንድሞች ይሄን በጣም አስፈሪ እንትን ነው እላለሁ تمام እና እስቲ በዚህ እናስቁምና ያው አሁን ስንት ነው እስቲ ቆይ ልንገረ አሁን ከጀመርኩ ልክ 2 ሰዓት ሆነዋል እና 2 ሰዓት አሁን ማሳረፍ አለብን እንትኑ ውሃው ይምጣ